ትላለው ሰላም አልጎደለ ያን ራራከ አትለፉ ምናለ ተዋው ካታለው እሷን እንደኔ ልዳፈልገ አትንቶ ባይኔ ተዋው ካታለው እሷን እንደኔ በማይፈልገ አትንቶ ባይኔ ፍቅራችን ትላለው ሰላም አልጎደለ ያን ራራከ አትለፉ ምናለ ተዋው ካታለው እሷን እንደኔ ልዳፈልገ አትንቶ ባይኔ ተዋው ካታለው እሷን እንደኔ በማይሆነገ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ ሰላም አልጎደለ ያን ራራከ አትለፉ ምናለ ተዋው ካታለው እሷን እንደኔ ልዳፈልገ አትንቶ ባይኔ ተዋው ካታለው እሷን እንደኔ በማይፈልገ አትንቶ ባይኔ ፍቅራችን ትላለው ሰላም አልጎደለ ያን ራራከ አትለፉ ምናለ ተዋው ካታለው እሷን እንደኔ ልዳፈልገ አትንቶ ባይኔ ተዋው ካታለው እሷን እንደኔ በማይፈልገ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ አትንቶ ባይኔ ለደግም አይደል ለበጎ ከላ ሰው በሰው ኑሮ እንዲህ ከገላ ሊለዩን ቀርበ መስለ ጓደኛ የጨዋታ አይደላለኛ አይደላለኛ